من الشيطان الرجيم. بسم الله الرحمن الرحيم. فلذلك فادع واستقم كما أمرت ولا تتبع أهواءهم وقل آمنت بما أنزل الله من كتاب أمرت لأعدل بينكم. تلانتنا الله جل وعلا يسول جوج بتلي ብቻ ሰለም በተላኩ በዘመን ላይ የነበሩ አይሁዳውያን ነሳሮችና የመካ ሙሽሪኮችን አስመልክቶ ነብዩ ከመላካቸው ፊት የነበራቸው አቋም በግልጽ ሲነግረን ቆይቷል። አላሁ ጀለ ወዓላ እውነቱ ከተገለጠ በኋላ ሰዎች መለያየትን ሲመርጡ እንደው ሁሉ ግዜ አጠፊዎችን ምቀጣው ቂያማ ቀን ነው የሚል ቃል ባልነበረ ይኖሮ ልዩነትን በሚያራምዱ ሰዎች ላይ የሞስደው የቅጣት እርምጃ በከፋ ነበር ብሎናል። ስለዚህ በአጠቃላይ ሰዎች ሀቅ ፈላጊዎች ከሆኑ ከልዩነት ይልቅ አንድነት፣ ከግጭት ይልቅ ሰላም መምረጥ እንዳለባቸው ቁርአን በተደጋጋሚ ሲያስተምረን ቆይቷል። ወደ ዛሬ ስገባ ፈሊዛሊከ ኢለላህ ለኮስቲን እንደነበር አያቷን ይዘጋው ምን ለዲነ ኡሪቱል ኪታብ ኦኬ ፈሊዛሊከ ፈድዑ ለዚህም ሲባል ተለያዩ ለዚህም ሲባል ተለያዩ ለምን ሲባል ሰዎች የሐቅ ደጋፊና ቲፎዞ ከመሆን ይልቅ በቃ የመለያየት ባህሪ ስላላቸው ተለያይተው ደግሞ አላሁ ጀለ ወዓላ ዛሬውን እነሱ ላይ የቅጣት ውሳኔ የማይወስደው ቂያማ ቀን የፍርድ ቀን የተዘጋጀ በመሆኑ ምክንያት ሰዎች ዛሬ መለያየትን መረጡ። فلأجل ذلك تفرقوا الذي حدث لأهل الكتاب ለዚህም ሲባል የሰው ልጆች ከሐቅ ይልቅ ስሜታቸውን ከሰላም ይልቅ ግጭትና ጸብን ስለሚመርጡ تفرقوا ተለያይተዋል ከአንድነት ይልቅ ልዩነትን መርጠዋል አለ። ስለዚህ ያ ሙሐመድ ፈድዑ انت دمو ان تدعو الناس الى دين الحنيف السمحه سوتش لذيم سيبال ليونت مرطو يتغلطاطلو يتلايو نوروان انت جن نبي رسولي ادرغي سلك فدعو واستقم انت دغمو طراچو ودمن ود قطتنياو يهوت مسمر ود اسلام ود توحيد ود اندنت ود سلام ወደ ፍቅር ጥራቸው ወስተቅም ከማ እምርት ግን መጥራት ብቻ ሳይሆን አንተም እንደታዘዝከው ቀጥ በል ይላቸዋል። الذي وصينا به جميع المرسلين قبلك ካንተ በስተፊት ሩስሎችን ሁሉ ያዘዝነው አማኖታዊ ጉዳዮችን በአንድነት እንዲያቆሙ እንዳይገነጣጠሉ ሰላምና ፍቅርን እንዲያነግሱ ነው። አንተንም ልክ እንደዚሁ በእነሱ መንገድ ላይ ቀጥ ማለትና ወደዛው መንገድ ሌላውን አካል መጥራት ይተበቅብሃል አላችሁ። فادعوا يا محمد اليه والزم النهج القويم مع الاستقامه كما امرك ربك ولا تتبع له اتكتل اهواءهم ينزي اكالوچን ዝንባሪና ስሜታቸውን አትከተል። የመካ ሙሽሪኮች اهواء المشركين الباطله فيما يدعوك اليه من ترك دعوه التوحيد ولا توحيد ستتطرا ودع الله عندنت سماينا مدرين يغنباو عند املاكنا كسوچ يازاچو اچا مالكتوچ هايتقمم قبر مملك كلكل نو طنقواغا مهيد كلكل نو انچات دينغاي يتسرو قرصا قرصوچن مملك لنسو مسجد ماغوبدد مسال كلكل او بلو رسول በዳዕዋው ጉዳይ ላይ በአላህ እንድነት ጉዳይ ላይ በጣም ሲለፉ የመካ ሙሽሪኮች ግን ተው ከዚህ እንቅስቃሴ ታቀብ ብር የምትፈልግ ከሆነ ከመካከላችን ሀብታም እናደርግህ። ሴት የምትፈልግ ከሆነ በጣም ቆንጆ የሚባሉትን ሴቶች አምተን እንስጥህ። ዝና ስልጣን የምትፈልግ ከሆነ በቃ የእኛ የበላያችን አድርገንሃል። ብቻ ይሄ ወደ አላህ አንድነት የምታደርገውን ጥሪ ተውልን፣ አቁምልን ብለው ያልተጠቀሙት ዘዴ የለም። ረሱል ሰለላሁ ዐለይሂ ወሰለም ግን መካ ሙሽሪኮች በሚያቀርቧቸው የማታለያ ፖይንቶች አንድም ቀን ተሸውዶ አያውቁም። እንደውም ታሪክ ሁሌም ሲያነሳው የሚረካበት አስደንጋጭና ከባድ መልስ ነበር የሰጡት። ለው ወደዑ ሸምሰ ፊ የሚኒ ወልቀመረ ፊ የሳሪ ማ ተረክቱ ሀዘል አምር። አላህ አንድ ነው ብዬ ከመጣራት፣ በአላህ ላይ አታጋሩ ብዬ ሰዎችን ከመምከር፣ ከድንጋይ ከእንጨት ከመላእክት ከጂን ከሰው አምልኮ ከፀሐይ አምልኮ ሰውን አውጥቼ ወደ አላህ ዲን እውነተኛውን አምላክ ወደ መገዛት መዘንበል እንዳለበት መንገድና መጣራቴን አልተውም። ከፈለጋችሁ ፀሐይን በቀኝ እጄ አስቀምጡልኝ፣ ጨረቃንም በግራ እጅ አስቀምጡልኝ፣ የዚህን ያህል ዝናና ክብር ያለው ሰው አድርጉኝ። ይህ እነዚህ ነገሮች ሁሉ አይጠቅሙኝም። ሀታ አሙተ ዱነሁ እኮ ነው። ይህን ነገር አልተወውም። እስከ መቼ? እስከ ሞት ድረስ ይህን ቃል ይህን ጥሪ እያቀረብኩ ነው መሞት ይፈልገው ብለው ረሱ ሰለም በተውሂድ ጉዳይ ላይ ፈጽሞ ድርድር እንደሌለ የማያዳግም መልስ ሰጧቸው። ረሱል እንደዚህ ጠንካራ አቋም ይዘዋል። ሌላ እንደ ሰው መለዝ ብለው ለምን አላሳዩም ሲባል ቁርአን በጣም እየተከታተለ አቋማቸው እንዳይለዝብ ጠንካራ እንዲሆን ይመክር ነበር። ከመከረባቸው ቁርአናዊ አንቀጾች አንዱ ወላ ተተቢዕ አህዋአሁም፣ እነዚህ ሰዎች ከመረጃ አይደለም ተነስተው አምላክ እንዲህ ነው እያሉ በአምላክ ጉዳይ ላይ የሚሰጡ ሀሳብና አስተያየት ሁሉ ስሜት ነው፣ ዝንባሌ ነው። ስለዚህ ወላ ተተቢዕ አህዋአሁ የእነዚህ ሰዎችን ስሜትና ዝንባሌ በፍጹም እንዳትከተል፣ እኔ የምነግርህን ብቻ ተከትለህ ዝለቅ፣ ለዛውም ቀጥ በል ንቅንቅ የለም ነው አላቸው። ወቁል በል አመንቱ አምኛለሁ ተቀብያለሁ በል ቢማ አንዘለላሁ ሚን ኪታብ አላህ ባወረደው ነገር ሚን ኪታቢን ከመጽሐፍት ሆኖ ወደ ምድር ባወረደው ነገር ሁሉ አምኛለሁ። በቃ ያዕኒ አልኢማን ቢጀሚዕ አልኩቱብ አሰማዊያ ከሰማይ በወረዱ አላህ ወደ ሩሱሎች በላካቸው መጽሐፍቶች አምናለሁ። አውርዷል ህዝቦችን ለማቅናት ህዝብ ለማስተማር የመጡ መጽሐፍቶች ናቸው ብዬ አምናለሁ። ወኡሚርት ታዘዣለሁም በል ሊአዕዲለ በይነኩም በመካከላችሁ ፍትህን እንዳሰፍን ታዝዣለሁ በላቸው። ስትጋጩ ስትለያዩ ችግር ሲፈጠር በፍትህ እንድፈርዳችሁ መካከላችሁ ላይ ፍትህን እንዳሰፍን ታዝዣለሁ በላቸው። አላሁ ረቡና ወረቡኩም ይህን ሁሉ የሚያዘኝ ማን ነው? አላህ ነው። ረቡና ወረቡኩም አላህ ማለት ደግሞ የእኛም የእናንተም ጌታ ነው፣ የእኛም የእናንተም አስተናባሪ ነው። የሙሐመድም የዒሳም ዓለይሂ ሰላቱ ወሰላም ጌታ ነው። እነሱን የላከ እሱ ነው። እናንተን የፈጠረ እሱ ነው። ሰማይ ምድርን የገነባ እሱ ነውና አላሁ ረቡና ጌታችን አላህ ነው። ወረቡኩም የእኛ ብቻ ሳይሆን የእናንተም ጌታ ነው። ስለዚህ አምላካችን ዱንያ ላይ መተን እሱን ተገዝተን እሱን አምልከን ለእሱ ሰርተን እንድንሄድ ይፈልጋል። እኛ በዚሁ መንገድ ላይ እንቀጥላለን። ለና አዕማሉና ለእኛ በእምነታችን መሰረት የምንሰራው ስራ አለን። በቃ ለና አዕማሉና ስራችን ለእኛው ነው። ተውን፣ በግድ ወደ እምነት ወደ ኩፍር አትጥሩን። ወለኩም አዕማሉኩም ለእናንተም ስራችሁ አላችሁ። ኩፍርን መርጣችሁ ሽርክን መርጣችሁ የገባችሁበት ህይወት መስመር ያዋጣል ካላችሁ ወለኩም አዕማሉኩም ፍርዱ የሚሰጠው አላህ ነው ቂያማ ቀንና ለእናንተም የሰራችሁት ስራ አለላችሁ ይዛችሁት ጌታ ፊት ትቀርባላችሁ ብለህ በላቸው አለ። ስለዚህ ወገኖች በአላህ ላይ እያጋራን አላህን እያመፅን ከአላህ ጋር መገናኘት ከባድ ኪሳራ ውስጥ ይጥለናል። ላ ሁጀተ በይነና ወበይነኩም፣ ላ ሁጀተ ክርክር የለም፣ በይነና ወበይነኩም በእኛና በእናንተ መካከል ብዙም የሚያከራክር ነጥብ የለም። በቃ እኛ ዳዕዋችንን እንቀጥላለን፣ መማር ማስተማሩን እንቀጥላለን። አንቀበልም ያለው አካል መብቱ ነው። ወለኩም አዕማሉኩም፣ አይ እኛ ደግሞ እምነትን ተቀብለን እውነትን ተቀብለን እውነትን ለሰው ለማድረስ እንለፋለን፣ እንሰራለን። የእኛም ስራችን አለን፣ ለእናንተም ስራችሁ አላችሁ። ስለዚህ ይህንን አቋም ተቀበሉት እንጂ የእናንተን ስሜት እንድከተል አትገፋፉኝ ብለህ በላቸው። አላሁ የጅመዑ፣ አላህ ይሰበስባል። በይነና በእኛ መካከል ቂያማ ቀን ይሰበስባል። ወኢለይህ ልመሲር፣ የሰው ልጆች ሁሉ የሚመለሱት ከቀብሮቻቸው ወጥተው የሚጠጉት ወደሱ ነው። ፈዩጃዚ ኩሉ አሐድን ቢዐመሊህ ሚን ኸይሪን ወሸር፣ ታዲያ ሸረኛውም ኸይረኛውም ትንሹም ትልቁ ፈራጅም የሚፈረድበትም ወደ አላህ ይመለሳል። ለዚያራ ነው የሚመለሰው እንዳትሉ ኖ ዱንያ ላይ ስለሰሩት ስራ ተሳስቦ መቀጣት ያለበትን ለመቅጣት መሸለም ያለበትን ለመሸለም እንጂ ዝም ብሎ እናንተን ሰብስቦ ሊመለከታችሁ አይደለም። ወለዚነ ዩሓጁነ ፊላህ፣ እነዛ በአላህ ማንነት ላይ ክርክር ሙግት የሚመርጡ ሰዎች ምን ባዕዲ መስቱጂበ ለሁ ምን ባዕዲ ከበስተኋላ ከምን በስተኋላ መስቱጂበ ለሁ ለሱ እሺ ከተባለ በኋላ እሺ ብለው ሰዎች ለነቢ ስ ሰለም ዲን እጃቸውን ሲሰጡ ወደ እስላም አጥር ሲቀላቀሉ ድሮ የነበሩበትን ሽርክያት ኩራፋት ይህን ሁሉ እርግፍ አድርገው ጥለው እስትጃባ ለነቢ ስ ሰለም እሺ የሚል መልስ ሰጡ። እሺ የሚል መልስ ሰጥተው ከነብዬ ጋር ጎን ለጎን መሰለፋቸውን ባዩ ጊዜ በአላህ ጉዳይ ክርክርና ሙግት የሚያምራቸው ሑጀቱሁም ባሒደቱን፣ የእነሱ መከራከሪያ ማስረጃቸው ባጢል ነች። ዒንደ ረቢሂም እጌታቸው ዘንድ ባጢል ነች። ላ ትቡተ ለሃ ዒንደላህ አላህ ዘንድ ጽናት አላህ ዘንድ ጥንካሬና ጉልበት የላትም። ስለዚህ አላህን በብቸኝነት ተገዙ ሲባል ያለምንም ማመንታት ወደዚህ አቅጣጫ መምጣት እንጂ በአምላክ ጉዳይ ላይ ክርክርና ሙግት ውስጥ መግባት ለከባድ አደጋ ይዳረጋል ነው የሚሉት። አብዱላህ ብን አባስ ሚላል እቺ አንቀጽ የወረደችው ከበኒ እስራኤል የተወሰነው ግሩፕ ሀመት ቢረድ ናስ ያኒ ልእስላም ወድላልህም ወሙሓጀትህም ቢልባጢል፣ ከበኒ እስራኤሎች ከእስራኤላውያን መካከል የተወሰኑ ሰዎች አሰቡ ምን በቃ ወደ ሙሐመድ ዲን የገባውን ግለሰብ በዚህም በዛም አዋክበን ክርክር ሙግት ምናምን ምናምን ብለን ወዴት እናምጣው? ወደ ቀድሞ ህይወቱ እንመልሰው። አሁን ባለማወቅ ነው የሄደው ብለው ሰዎችን ከገቡበት እስልምና መንቅሮ ለማውጣት ያለ የሌላ አቅማቸውን መጠቀም ጀመሩ፣ እንዳሁኑ ማለት ነው። ወዐለይሂም ገደብ፣ በነሱ ላይ የአላህ ቁጣና እርግማን ሰፈረባቸው። ወለሁም ለነሱ አላቸው አዛቡን ሸዲድ፣ እጅግ የበረታ ጠንካራና ብርቱ የሆነ ቅጣት ከአላህ ቁጣ ጋር ቅያማ ቀን ይጠብቃቸዋል። እንዲህ አላህ አንድ ነው ሲባል ምን ያከራክራል? ከአላህ ውጭ መለክ ማንም የለበትም ሲባል ምን ያከራክራል? ሰማይ ምድር ገንብቶ የሚበላ የሚጠጣ ሰጥቶ ምድር እንድታበቅል ሰማይ ደግሞ እሷም ማውረድ ያለባትን ዝናብ እንድታወርድ የሰው ልጅ እንቅርታ ወዴት ገባው? ወዐለይሂም ገደቡን ወለሁም ዐዛቡን ሸዲድ፣ በእነሱ ላይ አላህ ቁጣና ከባድ የሆነ ቅጣት ይጠብቃቸዋል። አላህ በብቸኝነት ነገሮችን ሁሉ እያስተናበረ የሰው ልጆችን ከሱ ውጭ ሌላን አካል ለመገዛ ሲንደረደሩ የአላህን ቁጣ ነው የሚሸምቱት። ከአላህ ዘንድ እጅግ የበረታና ከባድም ቅጣት ያገኛቸዋል ይላል። ስለዚህ ወገኖች ዛሬ ቁጭ ብላችሁ ቃሉን የምትሰሙለት አምላክ በቃ እሱ ብቻ ነው የምድር ባለቤት። ቀናቀን ያመልኩታል፣ ይሰግዱለታል፣ ያጎበድዱለታል። እንደዚሁም ጥራት ይገባህ እያሉ ሳይወዱ በግድ ያወድሱታል። ስለዚህ ይህን አምላክ ተጠራጥረው በዚህ ጉዳይ ላይ ተከራክረው ሰዎችን ወደ ኩፍር ለመመለስ የሚታገሉ ሰዎች በጣም አስቸጋሪ ባህሪ ያላቸውና ሊታረሙ ይገባላል። አላሁ አላህ ብሎ ማለት እኮ አለዚ አንዘለ ልኪታብ ቢልሐቅ ያ ነው። አንዘለ ልኪታብ መጽሐፍትን ያወረደ ቢልሐቅ በትክክል መጽሐፍትን ያወረደ አምላክ ነው አላህ ማለት። ለሙሐመድም ዓለይሂ ሰላት ወሰላም፣ ለዒሳም፣ ለሙሳም፣ ለኢብራሂምም ለተለያዩ ነቢያቶች መጽሐፍትን አውርዶ ለሕይወታቸው እንደ መመሪያ እንዲጠቀሙበት ለችግሮቻቸው መፍትሄ የሚያፈላልጉበት መመሪያ ይሆን ዘንድ መጽሐፍን በእውነት ያወረደው አላህ ነው። ይህንን አላህ ማስከፋት፣ ይህንን አላህ ትቶ ቁሳቁስና የተፈጠሩ ነገሮችን ለማምለክ መንደርደር አደጋው በጣም ከባድና ዋጋ የሚያስከፍል ነው። ወልሚዛን አለ አንዘለ ልኪታብ ቢልሐቂ ወልሚዛን፣ መጽሐፍትን በእውነት ያወረደ ሚዛንንም ልክ እንደዚሁ ምድር ገጽ ላይ ያሰፈነ አምላክ ነው። ሚዛን ማለት ዓድል ማለት ነው፣ ፍትህ ማለት ነው። ሰዎች ሲጋጩ ሳይስማሙ ሲቀሩ በቁስ ጉዳይ ላይ ሰዎች ንትርክና ጭቅጭቆች ሲገቡ ከኪታቡ ጎን ለጎን የሰው አእምሮ ሁሉ የሚያውቀው ፍትህ የሚባል መስፈን ያለበት ነገር እንዳለ ያውቃል። ይህ በቁርአን ቋንቋ ሚዛን ይለዋል። ዑለማ ተፍሲር ይላሉ ሱሚየ ለዓድሉ ሚዛነን ሊአነ ልሚዛነ የሕሱኑ ብህ ልዓድል ወልኢንሳፍ። ፍትህ ዛሬ ሚዛን ነው የተባለው ሚዛን በባህሪው ምንድነው የሚያደርገው? በሙሉና በጎድሉ በሚፈለገው ኪሎና በማይፈለገው ኪሎ መካከል ያለውን ልዩነት ቁልጭ አድርጎ ያሳያል። ልክ እንደዛው ፍትህም ማጋ ነው ሀቅ ያለው፣ ማጋ ነው ሀቅ ያለው፣ ማጋ ነው ባጢል ያለው ቁርአን ቁልጭ አድርጎ የሚያሳይ መጽሐፍ ከመሆኑ ጎን ለጎን አድል ፍትህ የሚባለው ነገር የሰው ልጅ ከሰማይ ወርዶለታል። ተጠቅሞበት ሀቅን ፈልጎ ማግኘት ይጠበቅበታል። ወማ ዩድሪከ ምን አሳወቀክ ያ ሙሐመድ ለዓለ ሰዓተ ምናልባት እቺ ቅያማ የምትባለው ከባድና መራራይቷ ዕለት ቀሪብ ቅርብስ ብትሆን አንተ ምን አሳውቀሃል? ወማ ዩነቢኡከ አዩሃል ሙኻጠብ ለዓለ ወቅተ ሰዓቲ ቀሪብ አንተ ቁጭ ብለህ ቁርአንን የምትናገረው የምታዳምጠው ቁርአን ቀጥታ የሚያናግርህ ግለሰብ ሆይ አለና፣ ወማ ዩድሪከ ለዓለ ሰዓተ ቀሪብ ቅያማ ቅርብ ትሁን አትሁን ምን አሳወቀህ? የምታውቀው ነገር የለምና ለዛ ከባድና ሰቅጣጭ ዕለት ራስህን አዘጋጅ፣ ከወዲሁ ነው ራስህን አዘጋጅ። ስለዚህ እህት ወንድሞች፣ ቅያማ አለ ብሎ ያመነ ሰው ለዛ ከባድና መራራ ቀን ከጊዜው ከጉልበቱ ከእውቀቱ ሳይቆጥብ ሳይሰስት ለዛ ዕለት ዝግጅት ማድረግ ይኖርበታል። የስተዕጅሉ ቢሃ በቅጣቲቷማ እኮ ያስቸኩሉሃል አለ። ወይም ቢሃ ማለት ቢልቅያመቲ ቅያማ ቀን መች ነው የምትቆመው? ቆመው ቶሎ ትቁምና እንያት እያሉ ቅያማ ቀን ቶሎ እንድትቆም ያስቸኩሉሃል። እነማን? አለዚነ ላ ዩእሚኑነ ቢሃ እነዛ በቅያማ ቀን ማመን የተሳናቸው አካሎች፣ ቅያማን ቀን መቀበል የተሳናቸው አካሎች ምን ያደርጉሃል? እባክህ ዝም ብለህ ይመጣል እያለ አታስፈራራን፣ ባይሆን ቅያማ አይጧት ቶሎ ትምጣና እንያት ብለው ቅያማ ቶሎ እንዲቆም አስቸኩለው ይጠይቁሃል። ወለዚነ አመኑ በተቃራኒው እነዛ ያመኑትና አላህን የሚፈሩት ሳ ሙሽፊቁነ ሚንሃ ከእሷ የፈሩ የተርበተበቱና የቅያማ ቀን ከሚደርስባቸው ስቃይና መከራ የተጨነቁ ይሆናል። ሙሽፊቅ ማለት የሚፈራ የሚጨነቅና የሚጠበብ ይሆናል። አማኝ ቂያማ ቀን ቶሎ ትቁም እያለ ጥያቄ ከማቅረብ፣ ከመጨቃጨቅ፣ ከማፌዝ፣ ከመቀለድ የራቀ ቂያማ ሲባል ባይሆን በሽብር የሚሞላው አማኝ ይደነግጣል፣ ይፈራል። ስለዚህ ወገኖች አማኝ ሳትሆኑ ስትቀሩ ቂያማ ቀን ነገ ቆሞ የሚሆነውን ብታዩ ትመኛላችሁ። ሙእሚን ግን ስትሆኑ እለቱ ከባድ ነው። የሰው ልጅ ራቁቱን የሚቆምበት ከባድ እለት ነው፣ ለዛውም አምላክ ፊት። ስለዚህ ይህን ቀን የሚፈራው ያመነ ነው። ይህን ቀን የሚቀልደውና ለዚህ ቀን ግድ የሌለው ደግሞ ላ ዩእሚኑነ ቢሃ፣ በቂያማ ቀን ላይ ምንም አይነት የእምነት ስሜት የማይታይባቸው ሰዎች የሚያሳዩት አቋም ነው አለ። ወያዕለሙነ፣ ደግሞ ያውቃሉ እነዚህ አማኞቹ አነሃ አልሐቅ፣ እሷ ይህች ቂያማ የምትባለው እለት እውነት በመሆኗ ላይ በደንብ ያምናሉ፣ ያውቁታል። አለ አዋጅ ኢነ ለዚነ ዩማሩን፣ እነዛ የሚከራከሩ አካሎች አለ ፊሳዓቲ፣ በቂያማ ቀን ጉዳይ ላይ ቂያማ አለ ወይስ የለም እያሉ ሙግት፣ ክርክርና ንትርክ ውስጥ የገቡ ሰዎች ለፊ በላሊን በዒድ፣ ሩቅ በሆነ በላል ውስጥ ጥመት ስህተት ውስጥ ነው ያሉት ይላል። እንዲህ የሰው ልጅ ከንፍጥ የገነባው አምላክ የፍርድ ቀን አለኝ ቢል ለምንድን ነው የሚከራከሩት? ገድዬ ቀሰቅሳቸዋለሁ ሲል ለምንድን ነው የሚከራከሩት? አረ መቀስቀስ ብቻ አይደለም፣ በሰራችሁት ልክ መንድቼ የጀነቱን ወደ ጀነት የጀሃነሙን ወደ ጀሃነም እሳት እከተዋለሁ በሚለው መለኮታዊ እምነት አቋም ላይ ክርክርና ንትርክ ውስጥ የገባ አልዋጥልህ ያለው አካል ቁርአን ምን እያለንም ጠቅሰው ለፊ በላሊን በዒድ፣ በጣም ከእውነት በራቀ ጥመትና ቅዠት ውስጥ ነው እነዚህ ሰዎች የሚገኙት ይላል። ስለዚህ ወገኖች ዛሬንና እናንተ እንድንናገር እድል የሰጠን አምላክ ገር እየቀሰቅሳችኋለሁ ቢል ምን ተስኖት? ምን ሳቅቶት? ስለዚህ ምንም አቅተውም ያደርገዋል። ስለዚህ ቂያማ ቀን አለ፣ አትጠራጠሩ፣ ለሰከንድ ሸክና ጥርጣሬ ውስጥ አትግቡ። አላሁ ጀለ ወዓላ አለ ብለዋል፣ አምላክነቱን ተቀበለናል። አዎ አለ ብለን ከዛ ከከባዱ ቀን ጭንቀትና መከራ ለመውጣት ነው መስራት የሚጠበቅብን። አላሁ ለጢፍ፣ አላህ እኮ በጣም አዛኝ አምላክ ነው። በዒባድህ ባሮቹ ላይ ያለው እዝነትና ርኅራሄ ለጉድ እኮ ነው። የርዙቁ መንየሻ፣ በጣም ስለሚወዳቸው ስለሚራራና ስለሚያዝንላቸው የርዙቅ ሲሳይን ይሰጣቸዋል፣ ይረዝቃቸዋል። መንየሻ የሚፈልገውን አካል ሲሳይና ርዝቁን ይሰጠዋል። ወሁወል ቀውዩል ዐዚዝ፣ እሱም ጠንካራ ሀያልና አሸናፊ አምላክ ነው ይላል። እህቶች አላሁ ጀለ ወዓላ አሁን በያላችሁበት ቦታ የሚበላ አለ፣ የሚጠጣ አለ፣ ቁሳቁስ አለ፣ ቤት አለ። ይሄ ሁሉ እንግዲህ አላህ አዛኝ ከመሆኑ የተነሳ ያደረገላችሁ ለታል። እንደኛ ጥፋት፣ እንደኛ ትዕቢት፣ እንደኛ እምቢተኝነትማ ቢሆን ወላሂ ለሰከንድ ምድር ላይ አትቆዩም ነበር፣ ለሰከንድ። አላሁ ጀለ ወዓላ ግን ሩህሩህ አዛኝ ስለሆነ ከነ ጥፋታችን ይችለናል፣ ከነ ጥፋታችን ይመግበናል፣ ከነ ጥፋታችን ይለምነናል፣ አስተማሪ ይልክልናል። ግን እምቢ አል እምቢታችን ወዴት ይሁን የሚወስደን በጣም ሊታሰብበት ይገባል። መንካነ ዩሪድ፣ የሚፈልግ የሆነ ሰው ሐርተል አኺረቲ፣ የአኺራን አዝመራ የሚሻ አኺራ ላይ ዛሬ ሰው ዱንያ ላይ ዘርቶ የዘሩን የልፋቱን የድካሙን ውጤት ፍሬውን አኺራ ላይ መመገብ ይፈልጋል። ልክ እንደዛው የአኺራን አዝመራ የሚፈልግ ሰው ነዚድ ለሁ ፊ ሐርቲሂ፣ ለሱ አለ ነዚድ ማለት እንጨምርለታለን፣ ለሁ ለሱ ፊ ሐርፊሂ አዝመራው ላይ እንጨምርለታለን። ለአኺራ እየለፋ ነዋ፣ ለአኺራ እየሰራ ነዋ። ከጀሃነም ለማምለጥ ጀነትን ለመውረስ ከልብ እየታገለ ነው። ስለዚህ ለዚህ ሰው ያልጨመረ ለማን ነው የምንጨምረው? ነዚድ ለሁ ፊ ሐርሲሂ፣ ለአኺራ በጀመረው አዝመራ ላይ መጨመራችንና ማገዛችንም አይቀርም። ومن كان يريد حرث الدنيا የዱንያን አዝመራ የሚፈልግ ሰው ጠዋት ስራ ነው፣ ማታ ስራ ነው፣ ከሰዓት ስራ ነው። አኺራን ችላ ብሎ የምድራዊቷን ጸጋ የሚፈልግ ካለ ኑእቲሂ ሚንሃ ከእሷ ትንሽ ነገር እንሰጠዋለን። ወማ ለሁ ነገር ግን ለሱ የለውም። ፊል አኺረቲ መጨረሻው ዓለም ላይ ምን የለውም? ብነሲብ ምንም ድርሻ የለውም። የእሱ ጎል የእሱ ጭንቀት ዱንያ ነች። መስራት፣ ቤት መገንባት፣ መኪና ማርጦ ገዝቶ መንዳት፣ ይሄው ነው ጎሉ። ስለዚህ ዱንያ ላይ የተመኘውን እንሰጠዋለን። ወማ ለሁ ፊል አኽረቲ ሚን ነሲብ፣ አኽራ ላይ ግን በምንም መልኩ ድርሻ የለውም። በምንም መልኩ አኽራ ላይ ተጠቃሚ አይሆንም። ምክንያቱም የእሱ ጎል ምንድን ነው? ዱንያ ማግኘት። የእሱ ጎል መገንባት ነው። ገንብቶ መቶ ዓመት እንኳን የማይኖርበት እንዴት ነው መገንባት የሚመጣው? ስለዚህ በዚህ መልኩ ዱንያን ፈልጎ የመጣ ሰው ከዱንያ እንሰጠውና የሚሆነውን ነገር ቆመና ያለናል። ስለዚህ ወገኖች አላሁ ጀለ ወዓላ ከኛ የሚፈልገው ወደ ምድር ለመጣንለት ጎል እንድንሰራ። ረሱል ዱዓቸው ላይ ምን ይላሉ? አላሁመ ላ ተጅዓል አክበረ ሀሚና አላሁመ ላ ተጅዓል ዱንያ አክበረ ህምና፣ ጌታ ሆይ ይህን ምድራዊ ህይወት የመጀመሪያ ትኩረታችን፣ ጭንቀት፣ ጥበታችን ሁሉ ለእሱ አታደርግብን። በሌላ ዘገባ እንደውም መን ካነት ዱንያ ሀሙሁ ጀዐለ ላሁ ልፈቅረ በይነ ዐይነይህ ይላል። ጎሉ፣ ጭንቀቱ፣ ውጥረቱ ለዱንያ የሆነ ሰው አላህ ድህነትን በሁለቱ አይኖቹ መካከል ላይ ግንባሩ ላይ ያስቀምጥበታል። አለ ቢጨነቀው ስለ ድህነት ነው። ከሰርኩ፣ እንዲመጣብኝ ታክስ እንዲተባልኩ፣ ቫት እንዲተባልኩ፣ ልወድቅ ነው፣ ተምዘገዘኩ እያለ ጭንቀት ጥበቱ ሁሉ ይኸው ነው የሚሆነው። ግን መን ካነት አክበረ ሀሚ አልአኺራ፣ አላሁ ጀለ ወዓላን ፈልጉ፣ አኺራን ሽቶ የመጨረሻው ጎሉ ደስታው ጭንቀት ጥበቱ አኺራን ያደረገ ሰው ደግሞ አላሁ ጀለ ወዓላ ፊ ዱንያ ወልአኺራ ይረዳዋል፣ ከሱም ጋር ነው። ስለዚህ ወገኖች የአላህን እርዳታ ለማግኘት ከጀሃነም ተርፎ ለጀናት ለመታጨት ምን ያስፈልጋል? ጭንቀት ጥበታችን፣ ልፋት ድካማችን የመጀመሪያው ነው። ሀያሉ እንቅስቃሴያችን ለአኺራ መሆን አለበት። ያለበለዚያማ የምንለፋው የምንደክመው በልቶ ጠጥቶ ዱንያ ላይ እንደ እንስሳ ለመኖር ብቻ ነው የሚሆነው። ይሄ ደግሞ አዋጭ አይደለም። ስለዚህ ወገኖች አላሁ ጀለ ወዓላ ቁርአንን ሰምተው ቁርአንን ተምረው ህይወታቸውን ከሚጨርሱ ሰዎች ያድርገን። በሚያሳዝን ሁኔታ ከባድ እንቅልፍ ይዞኝ ነው እያስተማርኳችሁ። አልሐምዱሊላህ ወንድማችን አንብቦ የቀራውን እስከ ቁጥር 20 ድረስ ጨርሻለሁ። ትንሽ ደቂቃ አብራችሁን አለው። ሳስተምር ያልገባችሁ እንዲደገም የምትፈልጉት ነገር ካለ ጀዛኩም ላሁ ኸይር። ማይክ ፍሪ። ተስኒም ጥያቄ ያለሽ ያጂ ማይኩ ወኢለይህ ልመሲር፣ የምንመለሰውም ወደ እሱ ነው። ከተመለስን ደግሞ በኋላ ሰብስቦ መርምሮ እንደየስራችን ይመነዳናል ነው። ወለዚነ ዩሓጁን፣ እነዛ የሚከራከሩት ደግሞ ፊላህ፣ በአላህ ማንነት ላይ ክርክርና ሙገት የሚያበዙ አካሎች ሚን ባዕዲ ገቱት አለ ሚን ባዕዲ መስቱጂበ ለሁ፣ ለሙሐመድ ሰዎች ጥሪውን ምክሩን ሰምተው እሺ ብለው ከተቀበሉት በኋላ በአላህ ጉዳይ ላይ አደናብረው ከነብዩ ሰለላሁ ዐለይሂ ወሰለም ዲል ሊያወጧቸው በአላህ ጉዳይ ላይ የሚከራከሩ አካሎች ሁጀቱም ባሂደቱን የሚያነሱት መከራከሪያ ነጥብ ባጢል ነው፣ እንደ ረቢም የጌታቸው ዘንድ ወዐለይሂም ገደብ በእነሱ ላይ የጌታ ቁጣ ይሰፍራል። ወለሁም ለነሱ ዐዛቡን ሸዲድ ብርቱና ጠንካራ የአምላክ ቅጣት ይጠብቃቸዋል ይላል። ማይክ ፍሪ። ምን ማድረግ ይቻላል ይህን አሁን? ፈሊዛሊከ ለዚህም ሲባል እላይ ባህሪያቸውን ገልጿል። ለፊ ሸኪን ሙሪብ ጥርጣሬ ውስጥ ናቸው፣ ከአባታቸው በወረሱት ኪታብ ላይ እንዲህ እንዲህ ናቸው ብሎ ያለባቸውን ስህተት ከገለጸ በኋላ አሁን አንተ የምትለው አካሄድም ያስኬድናል። ፈሊዛሊከ ለዚህም ሲባል ስለተለያዩ ከመስመር ስለወጡ ፈድዑሁም ወደ እውነተኛው ጎዳና ጥራቸው፣ ዳዕዋ አድርግላቸው፣ ምክር አስተላልፍላቸው ማለት ነው። ያስኬዳል፣ ትክክልም ነው። ግን ፈሊዛሊከ ሰዎች ሁለት ሶስት እሺ ፈሊዛሊከ ያለውን የፈሰረው አንቢያዎች የተላኩለት ዲን ለተላኩለት ዲን ነው ያለው። ፈኢላ ዛሊከ ዲኑ ልቀይሙ ለዚ ሸረዐሁ ላሁ ልልአንቢያ ወወሳ ብሂም ወወሳሁም ብሂ ፈድዑ ነው የሚለው አዩሀ ሩሱል እኮ። አይ ፈሊዛሊከ የሚለውን አልተረጎሙም አንተ ጋር። ፈሊዛሊከ የሚለውን ግን ሰምቻለሁ። እሺ ፈኢላ ዛሊከ አዲኑ ልቀይሙ ለዚ ሸረዐሁ ላሁ ልልአንቢያኢ ወወሳሁም ብሂ ፈዱዕ አዩሀ ሩሱል ኢባደላሂ ወስተፊም ከማ ውርተ ላ ወደ ሌላው ቃል ገባ አደለ። ፈኢላ ዛሊክ ነው አረግ ብለ የጀመርከው ይኸውልህ ፈሊ ዛሊከ ማለት ፈሊ ዛሊከ ማለት ላሚቷ ሰበብያ ይሏታል። ፈሊ አጅሊ ዛሊክ ለዚህ ምክንያት ሲባል ፈድዑ ተጣራ ማለት ነው። ጥሬ ቃሉ ይሄ ነው። ግን ለየትኛው ምክንያት ሲባል አንደኛው ቀደም ሲል ከላይ የተገለጹት የአህለል ኪታቦች ስህተት በመገለጹ ምክንያት ከዚህ ስህተት እንዲታቀቡ ጥሪ እንቀጥል ማለት ነው። አንደኛው ተፍሲር ማለት ነው። እኔ ደግሞ ቅድም የሰጠሁት ምንድን ነበር? ፈሊዛሊከ እነዚህ ሰዎች አንድ መሆን ሲገባቸው ለሰላም መልፋት፣ ለአምላክ አንድነት፣ ለተውሂድ መጣር ሲገባቸው እነሱ ከዚህ ወጥተው ወደ ሽርኩ ወደ ምናምኑ ዓለም በመግባታቸው ምክንያት በጥመት ላይ ወድቀዋል። ለዚህም ሲባል አንተ ጥሪህን አጧጡፎ ማለት ነው። እያንቀላፋው ነው ግን ምነግራቸው ተጨማሪ ኡስታዝ አንተው እዚህ እንትያል በተጨማሪ እንትን አይቸው ነበረ እብኑ ከፊር አይቸው ነበረ ፈሊዛሊከ ፈዱዕ የሚለው አይ فللذي أوحينا إليك من الدين الذي وصينا به جميع المرسلين قبلك أصحاب الشرائع الكبار المتبعتك الأولى كأولي العزم وغيرهم فدعوا الناس إليه نومي له. جزاك الله خيرا أستاذ. قابتني لون ፈሊዛሊክ ማለት አሁንም የቋንቋ ጥሬ ፍቹን አልዘለንም። ፈሊአጅሊ ዛሊክ ለዚህም ሲባል ጥራቸው። ለምኑ ሲል ኢብኑ ከሲር ያብራራው ይህንን ዲን ነቢያቶች ወደ ነቢያቶች ሁሉ ያወረድነው ዲን በመሆኑ ምክንያት ዲኑን ቀጥ አድርጉት፣ ለዲኑ ልፉ፣ አትገነጣጠሉ ምናምን ምናምን የሚለውን ለነቢያቶች ሁሉ ያወረድኩት በመሆኑ ምክንያት አንተም ፈድዑ ጥሪህን ቀጥል ወደዚህ ሃይማኖት ማለት ነው። ምንም ችግር የለውም። በጣም አንድና ተቀራራቢ የሆነ ፍቺ የአገላለጽ ጉዳይ ነው። እኔ በአማርኛ ምለውን አረብኛው ላይ እነሱ በጽሁፍ ደረጃ ያስቀመጡት እንጂ ዘሴም ነው። አልገባም? ጀዛከላሁ ኸይረን። በጣም ግልጽ ነው፣ በጣም ግልጽ ነው። ደግ አላህ ይስጠኝ፣ አላህ የጀነት ያርገኝ፣ እንቅልፍ ቢይዘኝም ማለት ነው። አሚን በሉ እስኪ። ምርጥ ዱዓ ነው ለራሴ ያደረኩት። እናንተ ከኔ በኋላ ትገባላችሁ። ለሁሉም አላህ ክተተን። ጨርሻለሁ። መልካም ሌሊት። ወሰላሙ አለይኩም ወረህመቱላሂ ወበረካቱ። ሁም ዝንባሌያቸውን የካዲዎችን የቁረሾችን ማለት ነው። ወቁል በል አመንቱ አምኛለሁ ቢማ ኡንዚለ ባወረደው አላህ ባወረደው አምኛለሁ ሚን ኪታብ በመጽሐፍቶቹ ሁሉ አላህ ባወረደው መጽሐፎች ሁሉ አምኛለሁም በላቸው። ወኡሚርቱ ታዝዣለሁ ቢአዕዲለ በፍትህ በይነኩም በመካከላችሁ ፍትህን ላሰፍን ወርጃለሁ ብለህም በላቸው። አላሁ አላህ ማለት ረቡና ጌታችን ነው። ወረቡኩም ጌታችሁም ነው። ለና ለኛ አለን አዕማሉና ስራዎቻችን ለኛ አለን። ወለኩም ለናንተም አዕማሉኩም ለናንተም ስራችሁ አላችሁ። እንዚላ በተወረደው አላህ ባወረደው ኡስታዝ ኢንሻአላህ ታስተካክለኛል። ላ ሁጀተ ክርክር የለም በይነና በእኛና ወበይነኩም በእናንተ መካከል ክርክር የለም። አላሁ አላህ የጅማዑ ይሰበስበናል በይነና በመካከላችን አላህ ይሰበስበናል። ወኢለይሂ ወደ እሱም አልመሲር ወደ እሱም ተመላሾች ነን። ወለዚ እነዚያ ዩሓጁነ የሚከራከሩ ፊላሂ በአላህ ጉዳይ ላይ የሚከራከሩ ሚን ባዕዲ በኋላ መስቱጂበ ለሁ ለሱ እሺ ከተባለ በኋላ በአላህ ጉዳይ ላይ የሚከራከሩ ሑጀቱሁም ክርክራቸው ዳሒጠቱን ውድቅ ነው። ዒንደ ረቢሂም ከጌታቸው ዘንድ ወዓለይሂም በእነሱ ላይም ገደቡን የአላህ ቁጣ አለባቸው። ወለሁም በእነሱ ላይም ዓዛቡን ሸዲድ ብርቱ የሆነ ቅጣት ይጠብቃቸዋል። አላሁ አላህ አለዚ ያ ነው አንዘለል ኪታበ መጽሐፍን ያወረደ ነው ቢልሐቅ በእውነት ወልሚዛነ ሚዛንንም ያው ፍትህን በትክክል መፍረድም ሊሆን ይችላል ያወረደ የሆነ ነው በትክክል። ወማ ዩድሪከ ምን አሳወቀህ ለአለ ሰዓተ ቀሪብ ሰዓቷ ወይም የውመል ቂያማ የቂያም ቀን መቅረብና አለመቅረቧን ምን አሳወቀህ ያ ሙሐመድ ሰለላሁ ዐለይሂ ወሰለም። የስተዕጅሉ ያቻኩሉሃል ቢሃ በሷ በሰዓቷ ማለት ነው በቂያም ቀን አለዚነ እነዚያ ላ ዩእሚኑነ ያላመኑት ቢሃ በሷ በሰዓቷ በመልቂያማ ያላመኑት ቅጣቱ ወይም የቂያም ቀን ተሎ እንዲደርስ መች ነው አሁን ይሁን እያሉ ለምን አሁን አይሆንም ሰዓቱ እያሉ ያቻኩልሃል። ወለዚነ እነዚያም አመኑ ያመኑትማ ሙሽፊቁነ ይፈራሉ ሚንሃ ከሷ ከቂያም ቀን ከሰዓቷ ይፈራሉ። ወያዕለሙነ ያውቃሉ አነሃል ሐቅ እሷ እውነተኛ መሆኗን ስለሚያውቁ በጣም ይፈራሉ። አላ አዋጅ ወይንቁ ኢነለዚነ እነዚያ ዩማሩነ የሚከራከሩ ፊሳዓቲ በሰዓቷ በቂያም ቀን ለፊ ዶላሊን በጥመት ውስጥ ናቸው በዒድ ከእውነት በጣም ከእውነት በራቀ ጥመት ውስጥ ናቸው። አላሁ አላሁ እኮ ለጢፉን በጣም አዛኝ ነው። ቢዒባደቲሂ በባሪያው ላይ የርዝቁ ይሰጣል ሲሳይን ይሰጣል መን የሻ ለፈለገ ሰው ወሁወል ቀዊዩ ልዓዚዝ ወሁወል እሱም አላህ ስብሓነሁ ወተዓላ። ኦኬ ድምጻች ቢዒባዲሂ በባሪያዎቹ ላይ ለባሪያዎቹ ማለት ነው። ቢዒባዲሂ ቢዒባዲሂ ወሁወ አልቀዊዩ አልዓዚዝ እሱም ብርቱ ሀያል ማሸናፊ የሆነ ጌታ ነው። መን ካነ የሆነ ሰው ዩሪዱ የፈለገ ሐርሰል አኺራ የመጪውን ዓለም አዝመራ የፈለገ ሰው ነዚድ ለሁ ለሱም እንጨምርለታለን ፊ ሐርሲሂ ከአዝመራው ላይ ወመን ካነ የሆነ ሰው ዩሪዱ የሚፈልግ ሐርሰ ዱንያ እችን የቅርባን ዓለም ዱንያን የዱንያን አዝመራ የሚፈልግ ሰው ደግሞ ኑእቲሂ እንሰጠዋለን ጥቂትን እንሰጠዋለን ሚንሃ ከሷ ወማ ለሁ ለሱ ግን የለውም ፊልአኺራ በመጪው ዓለም ግን ለሱ የለውም ሚነሲር ከድርሻ ምንም ድርሻ የለውም ከመጪው ዓለም ላይ ማለት ነው። ኢንሻአላህ ደሁ ዓለም ማይክፍር السلام عليكم ورحمة الله وبركاته. السلام عليكم ورحمة الله وبركاته. سمع؟ أوكي. أعوذ بالله من الشيطان الرجيم. فلذلك إن رزقهم فدعوا تراتشو واستقم انتم قطبل كما امرت انتم انا تزاز اندسطو اندزوم انتم قطبل محمد انسون تراچو ود مستقيم انتم اندزوم قطبل انتم اندزوم قطبل ولا تتبع اتكتاتلاچو اهواهم زنبالياچون اتكتاتلاچو وقل بلاچو امنتو እኔ አምኛለሁ ቢማ አንዘለላሁ አላህ ያወረደውን ሚነል ኪታብ እኔ አምኛለሁ አላህ ያወረደውን ኪታብ እኔ አምኛለሁ ቁርአን ማለት ነው። ወኡምርቱ እኔ በዚህም ኡምርቱ ማለት በዚህ ታዝዣለሁ ሊያዕዲላ ፍትህን ለመስጠት በይነሁም በእናንተ መካከል ፍትህን ለመስጠት በዚህ ታዝዣለሁ። አላሁ አላህ ረቡና አላሃችን ነው። ወረቡኩም ለእናንተ ረቡና አላህ ጌታችን አላህ እኮ ረቡና ጌታችን ነው። ወረቡኩም ለእናንተም ጌታ ነው። ለና ለእኛ አእማሉና በስራችን ወለኩም ለእናንተም አእማሉኩም የውመል ቂያማ ለእኛም በስራችን የእናንተም በስራቸው ማለት ነው። ሙስሊም ቀጥ ብሎ ደጉን ስሰራ እነሱ ደግሞ ሸሩን ስሰራ የውመልቅያማ ሁሉም በስራው ይቀርባል ማለት ነው። ላ ሁጀተ አያከራክረን የሚያከራክረን ነገር የለም በይነና ወበይነኩም በእናንተና በእኛ ውስጥ የሚያከራክረን ነገር የለም። ለምን የውመልቅያማ አላሁ የጅመዑ በይነና አላህ እኮ ይሰበስበናል። ወኢለይህ ልመሲር ወደ እሱ ነው የምንመለሰው ማለት ነው። ወለዚነ እነኛ ዩሃጁነ የሚከራከሩት ፊላህ በአላህ ሚን ባዕድ መስተጃበ ለሁ ትዛዙን ከሰሙ በኋላ ለሁ ሁጀትሁም ክርክራቸው ዳሂደቱን ክርክራቸው ባጢል ነው ማለት ነው። እንደ ረብህም እንደላህ ክርክራቸው አላሁ ጋር ባጢል ነው ማለት ነው። ወአለይህም በነሱ ላይ ገደቡን የአላህ ቁጣ ይኖር ወለሁም ለነሱ አዛቡን ሸዲድ ከባድ የሆነ ቅጣት በነሱ ላይ ከአላህ ዘንድ ይኖራል ማለት ነው። አላሁ አላህ እኮ አለዚ እሱ አንዘለ ልኪታባ ኪታብን ያወረደው ብልሐቅ በእርግጠኛ መንገድ ኪታብ ብልሐቅ በእውነት ኪታብን አወረደ። ወልሚዛና ሚዛን ማለት ሚዛን ማለት በሚዛን አወረደ ማለት በፍትህ አወረደው ማለት ነው። ወማ ዩድሪከ ምን አሳወቀህ ላንቴስ ለአለ ሰዓተ ቀሪብ ሙሐመድ አንቴም እኮ ምን አሳወቀህ ቅያማ ቅርብሁን ሩቅዩን ምን አሳወቀህ ብሎ አላህ መልስ ሰጠው ማለት ነው። የስተአጅሉ ቢሃ ለዚነ እነኛ እኮ ይቸኩላሉ ላ ዩእሚኑነ ማያምኑት ቢሃ በቅያመቷ ማያምኑት ይቸኩላሉ ወለዚነ እነሱ በቅያማ ማያምኑት እኮ ይቸኩላሉ። ቅያመቷ ቅያማ ቀን መቼ ነው ሰዓቷ መቼ ናት መቼ ነው የምትመጣ ያሉ ይቸኩላሉ ለማየት ለምን ስለማያምኑ ያለውን ነገር ስለማያውቁ አይፈሩም። ወለዚነ እነኛ ደግሞ አመኑ የሚያምኑት ሙሽፊቁ ይፈራሉ ሚንሃ ከቅያመቷ ሰዓቱቷን ይፈራሉ ወያዕለሙና ስለሚያውቁ አንሃ ልሐቅ ቅያመቷ ቀን ሰዓቷ ቀን ሐቅ መሆኗን ስለሚያውቁ ይፈራሉ። አላ አዋጅ እነለዚነ እነኛ ዩማሩነ ሚያፌዙት ፊሳአ በሰዓትቷ ሚያፌዙት ለፊ ደላልን በዒድ ከባድ የሆነ ሩቅ የሆነ ጥመት ላይ ናቸው። አላህ እኮ ለጢፉም ቢዒባድህ አላህ እኮ ባሪያውን ለጢፉን ለባሪያው ያዝንለታል። የርዙቁ መን የሻ የፈለገውን ደግሞ ሲሳ ይለግሰዋል። ወሁወል ቀውዩ ሀያል ነው አልአዚዝ አሸናፊ ነው ማለት ነው። መንካና የሆነ ሰው ዩሪዱ የሚፈልገው ሀርሱል አኺራ የዱንያ ኖሮን እንዲመቻችለት የፈለገውን ሰው ነዚድ ለሁ እንጨምርለታለን ወይም ደግሞ እንሰጠዋለን። ፊ ሀርሲህ የምቾቱ ላይ ምቾት እንጨምርለታለን። ወመን ካነ የፈለገ ሰው ደግሞ ዩሪዱ ሀርሰ ዱንያ እዚህ ጋር ሊመልስ መን ካነ ዩሪዱ ሀርሰል አኺረት የአኺራን ምቾት የፈለገ ሰው ነዚድ ለሁ እንጨምርለታለን ምቾቱ ላይ ምቾት ጀነት ላይ ጀነት ፊ ሀርሲህ በምቾቱ ላይ ምቾት። ወመን ካነ የፈለገ ሰው ደግሞ ዩሪዱ ሀርሰ ዱንያ የዱንያ ላይ ምቾት የፈለገውን ሰውን ንዑቲህ እንሰጠዋለን ምንሃ ከሷ ወማ ለሁ ፊልአኺረት ምን ነሲብ በአኺራ ምንም ሕስ የለውም በአኺራ ምንም ፋንታ የለውም። ወላሁ አዕለም። እንግዲህ ይህን ይመስላል። እንግዲህ ድምጻችን የተሳሰጥኩበት ቦታ እኔ ሎቢን አላየውም ይሄ ቦታ ነው ብለህ እስቲ አንተ ደግሞ ንገረን። ባረከላሁ ፊኩም። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ለዚያ ሲባል ፈድዑ ተጣራ። واستقم كتبل كما أمرت عند تعززكو ولا تتبع أتكتل أهواءهم زنبالياتشون وقل بل آمنتو آمنكن بما أنزل الله باوردو من كتاب كمزخف وأمرت تعززكن لأعدل لاستكاكل إيه مالت من دنو فتهن لاسفن مالت نو قد لادرك بينكم بنان تمحلي الله الله ربنا جيتاتشنو وربكم ينانتم جيتانو لنا لنيا أعمالنا سراتشن أللن ولكم لنانتم أعمالكم سراوتشاتشو أللاتشو لا حجة كركر يلم بيننا بنيانا وبينكم بنانت مهل الله الله يجمع يسبسبال بيننا بنيانا مهل مالتن هلاتشننم نانتنم منيانم الله هلاتشننم يسبسبال وإليه ودرسو المصير مملشام ودا الله نو مالتنا والذين النزيا يحاجون دمساتشن يتنيون والذين النزيا يحاجون في الله بالله يمكراكروت من بعد ما استجيب له أبيت كتب على اللت بوهالا وإم سووش كتقبلو بوهالا له لرسو مالتنا أي لنبي محمد صلى الله عليه وسلم يين هاي مانوت إسلام لسووش كاسفافو بوهالا بزيه قد إلي يمي كراكرو حجتهم مسرجاتشو ضاحضة ضاحضة ودك باطل وشتن ومالثن ملاش كتسدات جوبها لا ليتين يونو قلبا سليم ما استجيب له من ملك ويلم ما استجيب له نيالو قلبا سليم لهم كهونة لن نرسونه لا زيقا انتنو من مسلش ما استجيب لهم لن نرسو ملس كتست أبو هالا سايهون قدايو لرسو كلهم سو أبيت كالة أبو هالا لرسول صلى الله عليه وسلم مالتنو سوّج هلا عبيت بلو إسلام كتقبل بها لام السرين والله أعلم نجي نسو تياك إيت أيك أو مل سكتة ست أتشو بها لا سلني أستاذ إنت أيك أعلن إن شاء الله حجتهم مسرجاتشو ضاحضة أي باطل مالتنا عند ربهم أما جيتاتشو زند وعليهم على بن رسولي غضب قطع ولهم لن نرسو على عذاب شديد يتنكر قطعت على الله الله الذي أنزل الكتاب بالحق والميزان ارسونو أنزل الكتاب بالحق والميزان مصحف أنزل الكتاب كتاب مصحف يلاك بالحق بأونت والميزان ميزان الملاك مالتنا وما يدريك من أسوق لعل الساعة ساعتها سلم هنا قريب يقربش سلم هنا من أسوق يستعجل يتشكل والو ቢሃ በእርሷ በሰዓቲቷ መች ነው የምትመጣው እያሉ ያቻኩሉሃል። አለዚነ እነዚያ ላ ዩእሚኑና ያላመኑት ቢሃ በሰዓቲቷ ያላመኑት መች ነው ብለው ያቻኩሉሃል፣ መች ነው የምትመጣው እያሉ። ወለዚነ አመኑ እነዚያ ያመኑት ሙሽፊቁና አይ ኻኢፉና ፈሪሃኖች ናቸው። ሚንሃ ከሷ ወያዕለሙና ያውቃሉ አነሃ አልሐቁ ሐቅ መሆኗን ያውቃሉ። ሱብሓነላህ። እነዚያ ባጢል ነው ስላሉ ያስቻኩላሉ፣ እነዚህ ደግሞ እውነት መሆኗን ስላወቁ ይፈራሉ። አላ ንቁ ኢነ አለዚነ እነዚያ ዩማሩነ የሚከራከሩ ፊሳዓቲ በሰዓቲቷ ለፊ ላሊን በጥመት ውስጥ ናቸው። በዒድ ሩቅ በሆነ ጥመት ውስጥ ወይም ጥልቅ በሆነ ጥመት ውስጥ ናቸው። አላሁ አላህ ለጢፉን በጣም አዛኝ ነው። ቢዒባዲሂ በባሪያዎቹ የርዝቁ ይመግባል። መየሻኡ ያሻውን ሲሳይን ይለግሳል ማለት ነው። የርዝቁ ሲሳይን ይለግሳል። መየሻኡ ላሻው ወሁወ እርሱ አላህ አልቀዊዩ ብርቱ ነው። አልዓዚዙ አሸናፊ ነው። መንካነ የሆነ ዩሪዱ የሚፈልግ ሐርሰ አዝመራን አልአኺራ የአኺራን አዝመራ የሚፈልግ መንካነ የሚፈልግ የሆነ ዩሪዱ ሐርሰ አልአኺራ የአኺራን አዝመራ የሚፈልግ የሆነ ነዚድ ለሁ እንጨምርለታለን ፊ ሐርሲሂ በአዝመራው ላይ በአዝመሪያው ውስጥ እንጨምርለታለን። ወመን ካነ የሚፈልግ ዩሪዱ ወመን ካነ የሆነ ዩሪዱ የሚፈልግ ሐርተ ዱንያ የዱንያን አዝመሪያ የሚፈልግ የሆነ ሰው ኑእቲሂ እንሰጠዋለን ሚንሃ ከእርሷ እንሰጠዋለን። ወማ ለሁ ለእርሱ የለለትን ፊል አኺረቲ በአኺራ ሚን ነሲብ ከድርሻ ምንም የለውም፣ ምንም ድርሻ የለውም በዱንያ ላይ ከሚጠቀምበት ውጭ ማለት ነው። ወላሁ ተዓላ አዕለም። ድምጻችን ማይክ ትይዛል።